بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على خير خلقه محمد وآله وصحبه وسلم أجمعين أما بعد ودي فيكيه تمرت تكتاتيوش ساري من نتلمدو كفيكيه تمرتوش صلاة يميابل عشو نظروش يما يبات تمرت مالا مبتلات الصلاة مفسدات الصلاة بالواتشو يجلالو يفيكي كتاب ويشت قلتو مبتلات الصلاة مفسدات الصلاة بالواتشو خلطتون عندنا اتشو مبتلات الصلاة سنتنا اتشو بميلم انده يا علماء اللي ينتع الله صلاة يبلاش فونا دروش لاي كان له خلاف بمن نفات قدرات اتشو لايم يا خلاف الله سلذي مبتلات الصلاة لم يكتلوت رؤسوش لاي ما تنتمي تشالال ونقرأت اللاي مبتلات الصلاة بوان لن ينت له لف مكفل تشالال عندن يو ما السرات يعلبات النذر ما توسي هون ولتن يو رغمو ما السرات يعلبات ما سرات نو صلاه የሚያበላሹ ነገሮች ወይ መስራት ነው ወይ መተው ነው ነው በመስራት ስለ የሚጠቃለሉት በመተው ስለ የሚጠቃለሉትን አንድ ባንድ ወደፊት አብሮ መፈተሽ ያስፈልጋል አንደኛው ሶላት የሚያበላሹ ውዱኡ ለመበላሸቱ እርግጠኛ መሆን ውዱኡን ያበላሻል ማን ነው ሶላትን ያበላሻል? እየሰገደ ይያለ ውዱ እንደሌለው ካስታወሰ ወይም ደግሞ አሁን ውዱ የሚያበላሽ ነገር ፈሳሽ ወይም አየር ከወጣው በቃ ሶላቱ ተበላሸ። አሁን ይሄንን ካየን በምን ላይ ነው የሚጠቃለለው? በመስራት ላይ መስራት የሌለበት ነገር ሰራ ማለት ነው። ሁለተኛው ከሶላት ሸርጦች ወይም ከሶላት ማዕዘናት አንዱን መተው ምንም በቂ ምክንያት በሌለበት መተው ያበላሻል። شرط ነው ያለውን ግን ለምሳሌ መስገጃ ቦታው መስገጃው ልብስ ሰውነቱ ንጹህ ሆነ አለበት ብለናል። ከሶስት አንዱ ላይ ነጃሳ ያለ ሶላት ቢሰግድ ባጢል ነው። ሩክን ካልነው ለምሳሌ ማዕዘኖች ብለን ፋቲሃን መቅራት ሩክን ነው ብለናል። ፋቲሃን ካልቀራ ሶላቱ ባጢል ነው ማለት ነው። ቅብላ መቅጣጨት ሸርጥ ነው ወለናል። ቅብላውን ካቋረጠ ወይም ወደ ቀኝ ወደ ግራ ከዞረ ሶላቱ ይበላሻል ነው። ሁለት አትሉ ሶስተኛ መብላት ምግብ መመገብ ሶላትን ያበላሻል። አራተኛው የሚጠጣ ነገር መጠጣት ከማኝኩ ጋር ከማላመጡ ጋር የተያዘ አይደለም። ወሃም ዝም ብሎ የሚወርደው ሶላት ያበላሻል። ይሄ ማለት አውቆ ከበላ ማለት ነው። አምስተኛው ከሶላቱ ጋራ ወይም ከሚሰገደው ሶላት ጋራ ግንኙነት የሌለው ንግግር ማድረግ የሚሰገደው ሶላትን ለማስተካከል ረክሰሃል ሩኩ ረክሰሃል ስጁድ ረክሰሃል መብሎ መንገሩ አያበላሽም። ወይንም ሰውየው አሰላምቶ በስተት አሰላምቶ ጨረስኩ ሲል አራል ጨረስንም አንድ ረካ አይቀራናል ሁለት ረካ አይቀራናል ማለት ሶላትን አያበላሽው። ሌላው ደግሞ ሶላት ንግግር የሚያበላሸው መሆኑን ሳያውቅ ጃሂል ሆኖ ቢናገር ሶላቱ አይበላሽበትም። ራስቶም እንዲሁ ስድስተኛው ድምጽ እስከሚወጣ ድረስ መሳቅ መንከትከት። ይሄ ፈገግ የሚያስብለው ሳቅ አያበላሽም። ፈገግ ማለት ጥሩ ነው ማለት አይደለም። አውና ያለን መስራት የሌለባቸው ነገሮች ግን ሶላት የማያበላሹ ነገሮች ላይ እና ያለን አብረን ለዛሬው ግን ሶላት የሚያበላሹ ነገሮች ላይ ቀህቀሃ የሚባለው ነው። ቀህቀሃ እንደውም አንዳንድ ዓሊሞች ሶላትን ብቻ ሳይሆን የሚያበላሹት ውዱኡንም ያበላሻል ውዱኡም ያበላሻል የሚሉ ብዙ ዓሊሞች አሉ። ሰባተኛው عمل الكثير ከሶላቱ ጋራ ከዚያ ከሚሰገደው ሶላት ጋራ ግንኙነት የሌለው ተግባር ብዙ ሆን ብሎ መስራት ሆን ብሎ መስራት ምንድነው ሆን ብሎ እንትን ብዙ ነው ጥቂት ነው ለማለት የሚቻለው ምንድነው? አንዳንዶቹ 3 ጊዜ በተከታታይ መራመድ ብለው ነበር። 3 ጊዜ በተከታታይ መራመድ ሶላትን አያበላሽም ከሶላቱ ጋር የተያዘ ከሆነ። ለምሳሌ መጀመሪያ ፊት ለፊት ያለው ሶፍ ባዶ ከሆነ ሰዎች ይሸጋሸጉና ባዶ ይሆናል። እሱ ጋር ለመድረስ 3 ጊዜ የምትራመድ ከሆነ ተራምደ ብትሞላ ሶላቱ አይበላሽም። ነብዩ አለይሂ ሰላቱ ወሰለም ሚንበር ላይ ወጡ ሩኩ አርገ እንትን ያ እስከ ሩኩ ድረስ እዚያ ደረሱና ወረዱ ረጃል ቀህቀራ ወደ ኋላ ተመልሰው ወርደው ስጁድ አደረጉ ብለናል። እንደዚህ ያሉ ሶላቶች እንቅስቃሴዎች አያበላሹም። ስምንተኛው ሆን ብሎ ኢማምን መቅደም ሆን ብሎ ኢማምን መቅደም ሙሳበቀቱል ኢማም። ይሄ ሙሳበቀቱል ኢማም ሶላት ያበላሻል አያበላሽም ከፍተኛ ክርክር አለው። ያበላሻል የሚሉ ሰዎች በጣም ከፍተኛ ማስረጃ ይደረድራሉና ከሚያበላሹት መካከል የጠቀሱትን ሰዎች የመረጡትን ሰዎች አስተብ ነው ማለት ነው። እና ሶላትን ያበላሻል አያበላሽም የሚል ክርክሩ እንዳለ ቢሆንም መክበድ ግን የሚያመለክቱ አረ ሶላቱም ይበላሻል የሚሉ ብዙ አቋም ያላቸው ሰዎች አሉ። صحيح ان المفتى به صحه الصلاه مع الاثم كون جلجام شيخ صالح العثيمين رجح الشيخ ابن العثيمين رحمه الله على القول ببطلانها صلاه بلاشال يميلو النجر كركوع سنسا وكسجود سنسا كامام بغي يتنسى سو صلاته يبلاشان فصلاته باطلة الى مساجة. بتجمعري زتنينيا ركن الصلاة يالون ركن تمسع ساي ركن مجمع لمسالي هلت ركوع مادرد ሁለት ሩኩ ሶስት ስጁድ ማድረግ ይሄ ሶላቱ ይበላሻል አምድን አውቆ ካደረገ ማለት። አስረኛ ሶላቱን ማቋረጥ ንያውን መቁረጥ መለወጥ አስር እየተደረኩ ነው ለው ነበር መሃል ላይ ወደ ዙሁር መቀየር እ በጣም የሚከብደው ነገር ሌላ እዚህ ላይ ዑለማዎቹ አንዳንድ አሊሞች ያነሱትን ማ መናገር ፈልጋለሁ። ይሄ ልብስ አስረዝሞ ሶላት መስገድ ለወንዶቹ ማለት ነው። ከቁርጭምጭም በታች ልብሱ ወርዶ ሶላት መስገድ ሶላቱን ያበላሻል ያሉ ሰዎችም አሉ። النبي صلى الله عليه وسلم ما نزل من الكعبين فالنار اولى به بلوالنا يهي صلاه مبلاشتون يا ملكتال بلو كذي تنستو صلاه يبلاشال يمي سوتشالو اني ارغب صلاه يبلا يبلاشال يمي لون عندنا من الجبو عندني يغباين صلاه يبلاشال سايحول تعلق وانجل نونا تنقاقي يدرج عليه لما نقول ሌሎቹ ግን ሶላት ከሚያበላሹ መካከል የተጠቀሱ ሰዎችን አልጠቁምና እንድንስልበት አደራ ለማለት ነው። ኢማሙ ማሊክ ያስረዝኑ ሶላቱ አይበላሽበትም ሶላቱ ችግር የለውም ብለው የሚሉትን ሰዎች ይደግፋሉ። በጣም እስባል ወንጀል ቢሆንም ሶላቱ አይበላሽም ያብዛኙ ዑለማም አባባል ይሄው ሶላቱ ባጢል ነው አንልም ላኪን ወንጀልነቱ የታወቀ ነው። جزاكم الله خيرا وبارك الله فيكم والسلام عليكم ورحمة الله وبركاته.